Zarin aita እወድሃለሁ እወድሃለሁ እንዳንተ ሚሆንልኝ ማነው እወድሃለሁ እወድሃለሁ ኢየሱስ ታሪኬን ቀየርከው እወድሃለሁ እወድሃለሁ እንዳንተ ሚራራልኝ ማነው ሰላሜ ሰላሜ ሰላሜ እረፍቴ እረፍቴ በታሜ